بسم الله الرحمن الرحيم. الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا. سورة الكهف مكية وآياتها 10 و100. الكهف مكية ورديت ستون عند مسوى أكثر أنكسوى الشهدلوبات وهي إحدى سور 50 بدئات بالحمد لله كامسوى الحمد لله بميلو كالك تكفتت مقرافاتوش السوى مكاكلن يعانات مالتنا. በቁርአን ውስጥ 5 ሱራዎች አልሐምዱሊላህ በሚል ቃል ይከፈታሉ። በአወል በኩል ያው 2 በአኺር በኩል ከሷ ሌላ 2 ሲኖሩ በመካከል ስታገኛለች እና አልአንዓም እና አልከህፍ እንደገና ከበ እና ፋጢር በመጀመሪያ ደግሞ የምትገኘው ሱራቱል ፋቲሃ ማለት ነው። እነዚህ 5 ሱራዎች አልሐምዱሊላህ በሚል ቃል ይከፈታሉ። ይሄም አላህ Subhanahu Wa Ta'ala ምስጋናን የሚወድ መሆኑን ያመለክታል። ነብያችን አለይሂ ሰላቱ ወሰለም ላአሐደ አሐበ ኢለይሂ አልመድሑ ሚን አላህ እንዳሉ ምስጋና ወይ ሙዳሲ የሚወድ እንደ አላህ ማንም የለም። ወሊዳ ሐሚድ የነፍሰው ቢሐምድ ቢነፍሲ ራስን በራሱ ያመሰግናል። በዚህ መልካም ስምኝ ይያለም ያስተምራል ነው። وهذه السورة هي الفاتحة الأنعام الكهف سبع فاطر وكلها تبتدئ بتمجيد الله جل وعلا وتكبيره እና ሁላችሁም አላህ Subhanahu Wa Ta'ala በማወደስና በማመጎስ ይጀምራሉ ማለት ነው። ወሊአትራፊ ለሁ ቢልአዘመቲ ወልኪብሪያ አላህ Subhanahu Wa Ta'ala ከማንም በላይ የላቀና የከበረ መሆኑንም ይገልጻሉ። ታረዱት ሱረቱል ከሪማ ለሰላት ቀሰስ ምራዋይ ቀሰስል ቁርአን ይህች ሱራ 3 ልዩ ልዩ የሆኑ ታሪኮችን ታቀርባለች ማለት ነው። ብርቅዬ የሆኑ ቀሰሶች በሌላ ቦታ በተደጋጋሚ ያልተነገሩ ማለት ነው። ይሰብሪ ተክሪረ አዳፊ አላሳስያ እነዚህንም ቀሰሶች አንድ መሰረታዊ የሆነ ተልቆዋን ለማረጋጀት ተጠቅማባቸዋለች። የተውሂድን ሁኔታ ማለት ነው። እና ወልኢማን ቢአዘመቲ ቢልጀላሊ የክብርና የግርማ ባለቤት የሆነውን አላህ አንድ ሰው በየትነት ካመነና ከተቀበለ ለዛ ለእምነቱ ምን ማድረግ ያለበት መሆኑን የሚያሳዩ የሆኑ ታሪኮች ናቸው። አመርኡላ ፈየቅሰሱ አስሃቢል ከህፍ ከሶስቱ የመጀመሪያዋ ቂሳ የአህለል ከህፎች ሁኔታን የሚመለከተው ነው ማለት ነው። ወሄ ቂሰቱ ተድሒየት ቢነፍሲ ሲሰቢል ልአቂዳ ለእምነቱ ሲባል ነፍሱን መሰዋት እንዴት እንደሚገባ የሚያስተምር የሆነ ታሪክ ነው ማለት ነው። ወሙል ፊትየቱል ሙእሚኑን አለዚነ ኸረጁ ሚን ዲራሂም ፊራረን ቢዲኒህም ባጋጠማቸው ችግር ዲናቸውን ላለማጣት ህይወታቸውን መሰዋትን መርጠው ከአካባቢ እርቀውና ቆብለው የሄዱትን የወጣቶችን ታሪክ ያቀርብልናል ማለት ነው። ወለጀው ኢላ ጋሪን ፊል ጀበሊ በትልቅ ጋራ ውስጥ የሚገኝ ዋሻ ውስጥ ተደብቀው ዘመን ለማሳለፍ ከቤተሰብና ከሀገር ከወገን ተለይተው የሄዱትን ወጣቶች ታሪክ አላህ Subhanahu Wa Ta'ala ይገልጽልናል ማለት ነው። ወልቂሰቱ ሳኒያ ሁለተኛዋ ታሪክ ደግሞ ቂሰቱ ሙሳ ማል ኸዲር ነብዩላህ ሙሳ ኸዲር ጋራ ያደረጉት ቃለ ምልልስን ያዘለ ነው ማለት ነው። እና ይሄም በሌላ ቦታ ደግሞ አልተነገረም ማለት ነው። ወቂሰቱ ተዋዲህ ፍዘሪ ጦለብ ዒልሚ ይህ ታሪክ ደግሞ ዋናው መልእክቱ ምንድነው? አንድ ሰው የፈለገውን ያህል ትልቅ ቢሆን እንኳን ዒልምን ለማፍራት በሚሻ ጊዜ ትሁትና ማድረግ አለበት። ላስተማሪው ዝቅ ማለትና እሱን በአክብሮት መከታተል ያለበት መሆኑን የሚያሳይ ታሪክ ነው ማለት ነው። ወማጀራ ሚነል አኽባሪል ገይቢየት ኢለቲ አጥራ አላህ አለይሃ ዛሊከል አብድ ሷሊህ እና ደግሞ አላህ Subhanahu Wa Ta'ala የኸዲር የተባሉትን ሰውዬ ነብይ ናቸው ወይም አይደሉም በሚል ኺላፍ አለ። ግን ሁላቸውም የሚስማሙበት ምን ኢባዲላህ ሷሊሂን በጣም አላህ ይወደዳቸውና ያከበራቸው ታላቅ ሙእሚን እንደነበሩ ነው ማለት ነው። ይህን ሰውዬ አላህ Subhanahu Wa Ta'ala ለነብዩ ሙሳ ያላሳወቀውና ያልነገረውን ምስጢር አሳውቋቸው እሳቸው ለነብዩላህ ሙሳ ያንን ነገር ከመንገራቸው በፊት የተለያዩ ሁኔታዎችን እያሳዩ እንዳደናገሯቸውና በመጨረሻም ደግሞ እሳቸው ያቁት የነበረውን ምስጢር እንዴት እንደገለጹና እንዳስረዷቸው የሚያሳይ ነው ማለት ነው። ወልቂሰቱ ሳሊታ ሶስተኛ ደግሞ ቂሰቱ ዚልቀርነይን እንደዚሁ ረጅለን ሳሊህ ነበር የምሰውዬ ነቢይ አይደለም ግን በጣም አላህ የወደደውና ያከበረው ሚን ዒባድላህ ሳሊሒን የነበረ ሰው ነው። ይህም ሰውዬ ደግሞ በጊዜው እንዴት እንደነበረ ምን አይነት እንቅስቃሴ እንዳደረገና ዳዕወተል ኢስላምን በዓለም ላይ እንዴት እንዳራመደው የሚገልጽ ቅሷ ነው ማለት ነው። እነዚህን ሶስት ነገሮች እንግዲህ በሌላ ሱራ ተደጋግሞ ያልተነገሩ ብርቅዬ የሆኑ ታሪኮችን ታስቀምጥልናለች ማለት ነው። የፊተኛው የመጀመሪያው አንድ ግለሰብ በግለሰብነቱ ወይም ቡድን በቡድንነቱ ለዲኑ መክፈል የሚገባውን ዋጋ፣ ሁለተኛው ደግሞ ለዒልም በተለይም ለዒልመ ዲን አንድ ትልቅ ሰው እንዴት መዋረድና ብዙ መከራ መቀበል የሚገባው መሆኑን፣ ሶስተኛው ደግሞ በስልጣን አላህ ሱብሃነሁ ወተዓላ ስልጣን የሰጠው እንደሆነ ያንን ስልጣኑን ለዲን አገልግሎት እንዴት ማዋል እንደሚገባው የሚያስተምር ነው ማለት ነው። እያንዳንዳቸው በህብረተሰቡ መካከል በተለያየ ዘርፍ ሙእሚን የሆነ ሰው ምን ማድረግ እንዳለበት ትምህርት ሰጮች ናቸው ማለት ነው። ወከመስተኸደመ ዲስቱረቱ ሊሰቢል ያደፊ ሀዚህል ቀሰሰ ሰላት፣ እነዚህን ሶስት ታሪኮች ለዓላማዋ ማሳኪያ እንደተጠቀመች ሁሉ ይህች ሱራ እስተኸደመት አምሲለተ ዋቂዕየተን ሰላታ፣ እንደገና ደግሞ ተጨባጭ የሆኑ ሶስት ምሳሌያዊ ነገሮችንም እንዲሁ ትጠቀማለች ይላል። ሊበያን ያነ ልሀቀ ላያርተቢጡ ቢከትረቲል ማሊ ወሱልጣን፣ ሀቅ የተባለ ነገር በገንዘብና በስልጣን ጋራ የሚያያዝ አይደለም። አንድ ሰው ገንዘብ ስላለው ወይም ስልጣን ስላለው ወይም የአንድ የተወሰነ ወገን ስለሆነ አላህ ይወደዋል ማለት ዘበት መሆኑን ያሳየናል ማለት ነው። ወይነማ ወሙርተቢጡን ቢልአቂዳ፣ እና አላህ የሚወደውና የሚያከብረው ሰው ያ አክብሮቱ በእምነት ላይ የተመሰረተ ነው የሚሆነው። አልመሰሉ ልአወል ሊልገኒይ ልመዝኡይ ቢማሊሂ፣ የመጀመሪያው ምሳሌ አንድ ሰው ሀብታም ሆኖ በዛ በሀብቱ የኮራና የወበራ ጊዜ የመጨረሻው ምን እንደሚሆን፣ ወልፈቂር ልሙዕተዚ ቢአቂደቲ ወኢማኒ፣ በአንጻሩ ደግሞ ምንም የሌለው ድሀ በእምነቱና በአቋሙ የሚኮራ የሆነው፣ እነዚህ ሁለት ተቃራኒ አመለካከት ያላቸው ሰዎች ምን አይነት ውጤት ላይ እንደሚደርሱ የሚያሳይ ነው። ይህንን ብቂሰት አሳቢል ጀነተይን ሁለት የአታክልት ባለቤት በሆኑ ግለሰቦች ላይ ይገልጸዋል ምሳሌ የሆነ ማለት ነው። ሁለተኛ ለልሀያት ዱኒያ ወማ የልሐቁሃ ሚን ፈናኢን ወዘዋል፣ ይቺ ዱኒያ የፈለገውን ያህል ብትስፋፋና ብትንጸባረቅም ከትንሽ ጊዜ በኋላ ያው እንደ ክረምት አበባ የምትረግፍና የምትጠፋ መሆኗን በምሳሌያዊ አነጋገር ይገልጻታል ማለት ነው። ወሳሊት ሚስሉ መተሉ ተከቡር ወልጉሩር ሙሰወረን ፊ ሀዲሰትን ፊ ራእይ ኢብሊስ አኒ ስጁድ፣ ስለ ኩራት ደግሞ የሚመለከተው ነው ሶስተኛው ዘር። እና አንድ ሰው ራሱን ባለማወቅ ሌላውን ዝቅ አድርጎ ራሱን ከፍ አድርጎ በማጋነን እንዴት ሰፍ ሊገባ እንደሚችል ኢብሊስ በነቢዩላህ አደም ላይ ባደረገው ኩራትና ትዕቢት እንዴት አይነት ውድቀት እንደወደቀ የሚገልጽና የሚያሳይ ነው ማለት ነው። አልሐምዱሊላህ አለዚ አንዘለ አላ አብዲሂ ልኪታበ ወለም የጅዐል ለሁ ዒወጃ ይላል። ምስጋና ለአላህ ይድረሰው በሉ ማለት ነው። ቁሉ አልሐምዱሊላህ እንደ ማለት ነው። ምስጋና ለዛ ለአላህ ይሁን በባሪያው ወይም በባለሟሉ በሙሐመድ ላይ ኪታብን ያወረደ ለሆነው ጌታ ምስጋና ይገባው በሉ ይላል። እና አልኪታብ ማለት አልቁርአን ማለት ነው። በቁርአን እንግዲህ አባባል ሁልጊዜ ኪታብ በሚልበት ጊዜ የሰው ሰራሽ ኪታቦችን ብዙ ጊዜ በኪታብነት አይጠራቸውም፣ ከአላህ የመጡትን ነው ማለት ነው። እና ይህንን የተቀደሰና የተከበረ ኪታብ በባሪያውና በወዳጁ በሙሐመድ ላይ ያወረደና ለህዝቦቹ የዲንና የዱንያ መመሪያ ያደረገው ለሆነው አላህ ምስጋና ይድረሰው በሉ ይላል። ወለኔጃ አለሁ ዒወጃ፣ እንደገና ደግሞ ኪታቡ በሚወርድበት ጊዜ መዛባትና መጣመም የሌለበት ሁኖ ያወረደው ለሆነው ጌታ። እንግዲህ ማንኛውም መጽሐፍ ሰው የጻፈው እንደሆነ በአንድ በኩል ጥቅም ቢኖረው በሌላ በኩል ደግሞ የተሳሳተና የተዛባ መልእክት እያስተላለፈ ብዙ ችግሮችን ይወልዳልና ያስከትላል። እንደዛ አይደለም ማለት ነው። ዒወጀን ማለት እንግዲህ በቃሉም ሆነ በመሰረተ ሀሳቡ ወይም ደግሞ በአረፍተ ነገር አስተካኩ ምንም አይነት መዛባትና መጣመም የሌለበት ማለት ነው። ወይም የሀሳብ መጋጨት የሌለበት፣ አንድ ቦታ ያዘዘውን ሌላ ቦታ አይከለክልም፣ አንድ ቦታ የፈቀደውን ሌላ ቦታ አያወግዘውም ማለት ነው። ወይም አንድ ቦታ ደግሞ የከለከለውን ነገር ሌላ ቦታ እንደገና አይሽረውም። ወጥ የሆነ የማይዛባ የሆነ ወይም ደግሞ ውሸትንና የማይረቡ ፋይዳ ቢስ ቃላቶች በመሀከል ጣልቃ የማይገቡበትና የማያደናቅፉት አድርጎ ላወረደው ጌታ ማለት ነው። ፈይመን ቀጥ ያለ ሲሆን ማለት ነው። ቀጥ ያለ ሲሆን ሲባል ምንድን ነው? በቃላቱም ሆነ በአረፍተ ነገር አስተካኩ ወይም በሀሳቡና በጽንሰ ሀሳቡ የማይዛባ የሆነ ቀጥተኛና ወጥ መልእክት የሚያስተላልፍ ማለት ነው። ወይም ዲንንና ዱንያን በማጣመርና በማጣጣም ሁሉንም በቀጥተኛና በቀና መንገድ የሚመራ ማለት ነው። አድርጎ ለላከውና ላወረደው ጌታ ምስጋና ይድረሰው። የነ አይነት ኪታብ እንግዲህ በዚህ መልኩ ያወረደው ለምንድነው? ሊንዲራ በእሰን ሸዲደን ያላመኑበትንና ያልተቀበሉትን ከሃዲዎችና ታውታውያን በጣም አይከፉ የከፋና አይከብዱ የከበደን ቅጣት ሊያስጠነቅቃቸው ነው። በዚህ ኪታብ ካልተመራችሁ አሳር ይጠብቃችኋል ብሎ ለማስጠንቀቅ ብሎ ነው የላከው ማለት ነው። ሚለዱኑ ከርሱ በስተበኩል አላህ ሱብሃነሁ ወተዓላ ለሰው ልጆች ይህንን ዲንንም ዱንያንም የሚመራ የሆነውን ወጥና ትክክለኛ የሆነ ኪታብ ካወረደላቸው በኋላ በሱ አንቀበልምና አንከተልም ያሉ ሰዎች በዚህ በዱንያም ላይ የተለያዩ ችግሮች እንደሚያጋጥሟቸው በዱኒ በአኸራም ደግሞ በጣም አይከፉ የከፋ ቅጣት እንደሚያደርስባቸው የሚያስጠነቅቅ አድርጎ ነው የላከው ማለት ነው። ወዩበሽር አልሙእሚኒን እንደገና በአላህና በላከው ኪታብ ያመኑትን ወገኖች ደግሞ الذين يعملون الصالحات بذي بكتاب يتمروا ملكامن نا بغون يمسروا لهونوت يميابسر يونا ان لهم اجرا حسنا لنسو بطان يمارنا يتواب مندا يالاچو مهونون يميابسر ادرغو ياوردنا يلاكو لهونو جيتالا الله نسغانا يدرسو الى ما كتين فيه ابدا نا بذا بملكام واغانا ورتاچو وست زلالم نواريوچنا زوتاريوچ يهونو جنت نونا ياورتاچو በዚህ በኪታብ አመነውና ሰርተው ከሄዱ አላህ ዘንዳ በጣም ያማረና የሰመረ የሆነ ዲን ይሰጣቸዋል። ያ የተሰጣቸው ዲን እንደዚህ እንደግኛ ጸጋና ሀብት ስልጣን አንድ ሰሞን ተጠቅሞና ተመለጥቶ የሚረክስ ሳይሆን ለዘላለም ኗሪና ዘውታሪ ሆነው ይደሰቱበታል ነው የሚለው። ወይንዲረ الذين قالوا اتخذ الله ولدا በተጨማሪም ደግሞ አላህ Subhanahu Wa Ta'ala እንደ ተራ ፍጡር በመቁጠር ልጅ ይዟል ልጅ አለው እያሉ የሚዋሹና የሚጠፉ የሆኑትን አወናባጆችም ሊያስጠነቅቅ ነው ይህ ኪታብ የተላከው ማለት ነው። እና እንግዲህ ይህንን አይነት ስህተት ብዙ የተለያዩ እምነት ተከታዮች ተዘፍቀውበታል። የሁዶቹ ለምሳሌ ዑዘይሩን ኢብኑላህ ይላሉ። ዑዘይር የተባለው ግለሰብ የአላህ ልጅ ነው በማለት አላህ ሰውን እንደሚወልድ እንደተናግረዋል ማለት ነው። እንደገና ክርስቲያኖቹም አልመሲሑ ኢብኑላህ ኢየሱስ የጌታ ልጅ ነው በማለት እንደዛው ተመሳሳይ ስህተት ፈጽመዋል። እንደገና ደግሞ ሙሽሪኮቹ ታውታውያኖቹ መላእክቶቹ እነ ጅብሪል እነ ሚካኤል ያአላህ ሴት ልጆች ናቸው በማለት እንደዛው ተሳስተዋል ማለት ነው። እንደዚህ አይነት እንግዲህ ስህተትና ውሸትን የሚናገሩ የሆኑትን ክፍሎች ደግሞ አላህ Subhanahu Wa Ta'ala አይከፉ የከፋ ቅጣት የደገሰላቸው መሆኑን ለማሳወቅና ለማስጠንቀቅ ሆን ብሎ የላከውና ያወረደው ኪታብ ነው ማለት ነው። ማለሁም ቢሂ ሚን ዒልሚን እና አላህ ልጅ አለው ብለው ሲናገሩ እነዚህ የተለያዩ ክፍሎች በዚህ ባባባላቸው ምንም አይነት ተጨባጭና ማረጋገጫ ዕውቀት የሌላቸው ሆነው ነው የተናገሩት እንጂ ሁላቸውም ለዚህ አባባል የሚያቀርቡት መረጃ የላቸው። ወላሊ አባይም ለነሱም ሆነ እንዱም ከነሱ በስተፊት የነሱ ስህተት ላወረሷቸው አባቶቻቸው ለአባባላቸው ማረጋገጫ የሚሆን ዕውቀት የሌላቸው ሲሆኑ ዝም ብለው በጭፍንና በድፍረት የሚናገሩት እነሱን ያስጠነቅቃል። ከቡረት ከሊመተን ተፍርጁ ሚን አፍዋሂም ይህችን ቃል እነሱ ሲናገሯት እንደ ቀላል እንኳ ቢወረውሯት በአፋቸው የምትወጣው የሆነችው ቃል ምንኛ በጣም አይከፉ የከፋችና የከበደች ሆነች ይላል። አላህን እንጂ አንድ ተራ ፍጡር አድርጎ ልጅ አለው ብሎ መናገር እነሱ ስለለመዱት ቀላል ነገር ይመስላቸዋል። በእኔ ዘንድ ግን ከአፍ ከሚወጣ መርዛማ ቃል በጣም ከማንኛውም አይከብዱ የከበደች አሳረኛና መርዘኛ ቃል ነች ነው የሚለው። የቁሉነ ኢላ ከዲባ እና በዚያ አነጋገራቸው ውሸትን እንጂ ሌላን አይናገሩም። ያ አባባል ውነት ይሆናል ተብሎ ጥራሽ አይገመትም መሰረት የሌለው ያለቀለት ቅጥፈትና ውሸት ነው በማለት አረጋግጣለሁኝ። እና ለእንዲህ አይነቶቹ አወናባጆችና ቀጣፊዎች በጣም ከባድና አይከፉ የከፋ ቅጣት የተዘጋጀላቸው መሆኑን የሚያስጠነቅቅ ሆኖ ነው ይህ ቁርአን የመጣው ነው። فَلَعَلَّكَ بَاخِعٌ نَّفْسَكَ عَلَىٰ آثَارِهِمْ إِن لَّمْ يُؤْمِنُوا بِهَٰذَا الْحَدِيثِ أَسَفًا إِنَّا جَعَلْنَا مَا عَلَى الْأَرْضِ زِينَةً لَّهَا لِنَبْلُوَهُمْ أَيُّهُمْ أَحْسَنُ عَمَلًا وَإِنَّا لَجَاعِلُونَ مَا عَلَيْهَا صَعِيدًا جُرُزًا فَلَعَلَّكَ بَاخِعٌ نَّفْسَكَ عَلَىٰ آثَارِهِمْ مِنَالْبَاتَ أَنْتَ الَّذِي سَوَّجْتَ يَقْرَبْكِلَاچُونَ مَمَرِيَا بَالَمَقْبَلِنَا بَالَمَكَتَلَاچُو በነሱ የኋላ ልጆች ጉዞ በዱካቸው ነፍስህን ጉዳት ላይ ትጥላለህ ተብሎ ይፈራልሃል ይላቸዋል ነቢዩ። ኢለሚኡሚኑ ቢሃደል ሐዲቲ አሰፋ፣ በዚህ ለአንተ አዲስ በመጣልህና በደረሰህ መመሪያ ባለማመናቸውና ለመጠቀም ባለመቻላቸው በተሰማ ሀዘንና ጸጸት ወይም ብሽቀት ራስህን ጉዳት ላይ እንዳትጥል ያሰጋሃልና ተጠንቀቅ ይላቸዋል ነቢዩን ማለት ነው። ማለትም ምንድነው እንግዲህ ይሄ ቁርአን በሚመጣላቸው ጊዜ የሰው ልጆች ብሩህ መመሪያ ሆኖ እንደ መምጣቱ ሁሉም የሰው ልጆች በልታና በድስታ መቀበልና መከተል ነበረባቸው። ግን በጣም ጥቂቶች ሲጠቀሙበት ብዙዎቹ ይሄ የአላህ ቃል አይደለም፣ ውሸት ነው፣ ቅጥፈት ነው፣ ሟርት ነው፣ አስማት ነው እያሉ ሲያወናብዱና ሲያምታቱ ይህንን የመሰለ ዲል እነዚህ ሰዎች ሳይጠቀሙበት ቀሩ፣ ከሰሩ በማለት ነቢዩ አለይሂ ሰላቱ ወሰላም በጣም ያዝኑ ነበረ ለሚክዱት ሰዎች ማለት ነው። እና ያላቸው እንግዲህ ለህዝብ ርኅራኄ ሰዎቹ እየካዱና እሳቸውን እየኮነኗቸው እሳቸው ግን ባያውቁ ነው እኮ እነዚህ ሰዎች እንዲሁ ነው የሚክዱት እና ምን አይነት ኪሳራ ውስጥ ገቡ እያሉ ያዝኑላቸው ነበረ። እና ሀዘኑ ነቢያችን አለይሂ ሰላቱ ወሰላም ለበሽታ አሳልፎ እንደሚሰጥና ህይወታቸውን እንደሚያሰጋ ገልጦ አስጠነቀቃቸው። አንተ ከነገርካቸው ምንድን ነው ለእነሱ የምትጨነቀውና የምታዝነው? ነግረሃቸዋል። እነሱ ስለካዱና ይህን ነገር አንቀበልም ብለው ወደ ኋላ ስላሸገሸጉና ስለሸሹ ስለ እነሱ ባለ ሀዘንና ብስጭት ራስህን አደጋ ላይ ልትጥል ነው እንደ ጤንነት ግን ለምንድን ነው እንደዚህ የምትናደደውና የምታዝነው? ማዘን አይገባቸውም ለእንዲህ አይነቶቹ አረመኔዎች አለ ማለት ነው። እና ነቢዩ አለይሂ ሰላቱ ወሰላም እንግዲህ ለእነዚህ ሰዎች በሚያረጉት ሀዘን ራሳቸውን ጉዳት ላይ እንዳይጥሉ በማሰብ ነው እሱ የሚያስጠነቅቃቸውና የሚመክራቸው። በሌላ በኩል ግን ነቢያችን አለይሂ ሰላቱ ወሰላም ምን ያህል ኃላፊነት የሚሰማቸውና ለወገን አሳቢና ተቆርቋሪ እንደነበሩ እየመሰከረላቸው ነው። እሱ መልእክትን አድርስላቸውና ከዛ በኋላ ቢፈልጉ ይቀበሉ ቢፈልጉ ይካዱት ነው ያላቸው። እሳቸው ግን መልእክት በማድረስ ብቻ ሳይወሰኑ ይህን ነገር እንዲቀበሉና እንዲጠቀሙ የሚችሉትን ሁሉ ጥረት ያደርጉ ነበረ። ያ ሁሉ ጥረት አድርገው ግን አልቀበልም ሲሏቸው ደግሞ እረር ትክክል ብለው ያዝኑ ነበረ። ለወገኖቻቸው ጀሀነም እንደሚወርዱ ያውቁ ነበረና ማለት ነው እንጂ ነግሬሃለሁ እኔ ምን አገባኝ ብለው በግዴለሽነት የሚያልፉ አልነበሩም ማለት ነው። እና جعلنا ما على الارض زينه لها እኛ በዚህ በመድር ላይ ያለውን ነገር ሁሉ ለዚህ ለምድር ጌጥና ውበት አድርገንላታል ይላል። ማለት ምድርና በላዋ ላይ ያሉት ነገሮች የተፈጠሩት በመሰረቱ ለሰው ልጆች መጠቀሚያ ቢሆንም በእለቱ ግን በመድር ላይ ያሉ ነገሮች ሰዎችንም ጨምሮ ለምድር ራሷ ጌጥ ሆነውላታል ማለት ነው። ምድር ዝም ብላ አርቃኗን ብትቀመጥ በላዋ ላይ ያለው ነገር ሁሉ ካልተፈጠረላት ትርጉመ ቢስ ነው የምትሆነው። ግን እሷ ተተዘረጋች በኋላ ዛፉ፣ እጽዋቱ፣ በቃው፣ አዝመራው፣ ሰው፣ እንስሳቱ፣ ነፍሳቱ ሁሉም ነገር በላዋ ላይ ጅረቱ፣ ባህሩ፣ ጋራው፣ ተራራው በሙሉ ሲታይ እሷ የተለያየ ገጽታ እና ውበት የሚሰጣት ነው ማለት ነው። ተጠቃሎ ግን በመጨረሻ ተጠቃሚው የሰው ልጅ ነው። ለሰው ልጅ መገልገያና መጠቀሚያ ተብሎ ነው የተፈጠረው ማለት ነው። እና ይህንን አይነት እንግዲህ ለመሬት ጌጥ የሆኑትን የተለያዩ ጸጋዎች በመሬት ላይ ያሰፈርኩት ለምንድነው? ሊነብሉም ሰዎችን ልንፈትናቸው ነው። አዩም አህሰኑ አመላ፣ ከነሱ መካከል ስራቸው ያማረና የተሻለ ማንኛዎቹ ክፍሎች እንደሆኑ ለመፈተን አስቤ ነው በምድር ላይ ያለን ጸጋ ሁሉ የፈጠርኩላቸውና ያቀረብኩላቸው ይላል። እንግዲህ ሰውን እዚህ ምድር ላይ ፈጥሮ ሲያበቃ ለሱ ደግሞ ለመኖር የሚያስፈልጉትንና የሚያሹትን ነገሮች ሁሉ በየብስም በባህርም ፈጥሮ ሲያቀርብላቸው ያንን የአላህን ጸጋ እየበሉና እየጠጡ እየለበሱና እያጌጡ ለሱ ወረታ የሚከፍሉትንና አላማቸውን የሚያውቁትን ወይም ደግሞ የሱን ጸጋ እየተቋደሱ እየተደሰቱ እሱን ረስተውና ትተው ክደው እንደፈለጉ እንደ እንስሳ ዝም ብለው የሚጨፍሩና የሚዘሉትን ለመለየት አስቤ ነው ይህን አይነት ፈተና ያመጣሁት ነው የሚለው። እና ፈተናውን ባይሰጣቸው የእነሱን ማንነት እሱን ማያውቃቸው ሆኖ ሳይሆን በተግባር ካዲውም ክህደቱን አማኙም እምነቱን ሲያሳይ የውመል ቂያማ የስራ ውጤቱን ለመስጠት እንዲመች ነው። ያው በተጨባጭ ፈትኛሃለሁኝ ተፈተና ወድቀሃል አልፈሃል ለማለት እንዲቻል እንጂ አለበለዚያ አላህ ሳይፈትናቸውን በፊት ያውቃቸዋል ማለት ነው። እና እንግዲህ ሁላችንም እዚህ ምድር መጥተን እስከምንሄድ ድረስ በፈተና መድረክ ላይ ነን ማለት ነው። አላህ የሰጠንን ሁሉ ነገር አውቀን ለሱ ወረታ የመለስንና ያመሰገንነው እንደሆነ ጥሩ ውጤት እናገኛለን በዘላቂው ሀገራችን። ይህን የተሰጠንን ብልጭልጭ ግን እንደ ትልቅ ነገር አድርገን ባለቤቱን ረስተን በሱ ተታለን ዝም ብለን በጥጋቢ የጠፈርን እንደሆነ ደግሞ ወድቀናል ከፈተና ማለት ነው። ወደፊት የዘላለም ተራው ውስጥ እንደመግባታችንን መረዳት ይገባል ማለት ነው። ወይና ለጃይዱነ ማአለሃ ሰይዘንጅሩዛ እና እኛ በዚህ በመድር ላይ ያለውን ነገር ሁሉ ላንዲ ሰሞን ከተብለጨለጨችና ለኗሪዎቿ ጥቅም ከሰጠች በኋላ ከትንሽ ጊዜ በኋላ ደግሞ በላዋ ላይ ያለው ነገር ሁሉ ተንኮታክቶ እንዲጠፋና አርቃኗን እንድትቀር እናደርጋታለን ይላል። ስለዚህ ማለት ባድዋ አቧራ ምልጥ ያለ ግሪ ዛፉም አትክልቱም ሁሉም ነገር በላዋ ላይ ያለው ጸጋ ሁሉ ይጠፋና እንደገና ባድዋን አርቃኗን የምትታይ ፍጡር እናደርጋታለን። ድሩዘን ማለት ምልጥ ያለች ማለት ነው። አንድ እንዳውፍ ቢሉት የሚወን የለለባት ከራሷ አቧራ በስተቀር በላዋ ላይ የማይታይባት ምልጥ ያለች ሀገር አድርገን እናሳያቸዋለን። ማለትም በበጋ ጊዜ ማለት ነው። በክረምት ጊዜ የተለያዩ የተዘሩትም ያልተዘሩትም ነገሮች በላዋ ላይ በቅለውና ተግለስልሰው ሸብርቀው አጊጠዋት የነበረውን እንደገና ደግሞ በበጋ ወራት ያ ሁሉ ነገር ደርቆ ደቆ ጎኖ ተላዋ ላይ ይጠፋና አርቃኗን ትታያለች። ይህም እንግዲህ የአላህን ስብሓነ ወተዓላ ቁድራና ኃይል የሚያሳይ ሁኔታ ነው ማለት ነው። أم حسبت أن أصحاب الكهف والركيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا كذب ما كتل انجلي ودتاركوا لجبانو أم حسبت مثلهن إلى الجوان النبي ወይም ማንኛውንም አዳማጭ ነው እኔንም አንተንም ማለት ነው። አና አስሃበል ካፊ እነዚያ የዋሻ ባለቤት የነበሩ ግለሰቦች ወረቂም የሴለዳው ባለቤቶችም ካኑ ሚን አያቲና አጀባ በጣም በዚህ ዓለም ላይ እኛ አስገራሚ ብለን ከፈጠርናቸው ነገሮች መካከል በከፍተኛ ደረጃ አድናቆት የሚሰጠው ሁኔታ ነው ብለህ ትገምታለህን? እንደዚያ አስበህ እንደሆነ አይምሰልህ። ከዚህ የበለጠ ብዙ አስደናቂና አስገራሚ ነገር አለና ይህ ከሚያስገርሙት ነገር አንዱ ክፍል ቢባልም በጣም ከሚያስገርሙት በላይ ነው መባል አይገባውም። ከአላህ ቁድራ አኳያ በአለም ዙሪያ ብዙ አስገራሚ ነገሮችን ፈጥሯልና ከዛ መካከል ብርቅ ድንቅ ከሚባለው ነገር አድርገህ በላይ እንዳታጋን ነው ማለት ነው። ነገሩ አስገራሚ ነው፣ ግን ቢሆንም ከዚህ የባሰ አስገራሚ ነገር ስላለ ከሚያስገርመው ሁሉ ይበልጥ የሚያስገርም አድርገህ እንዳታየው የዋሻውንና የሰሌዳውን ባለቤቶች ታሪክ ነው የሚለው። ይዳው ለፍትየቱ ኢለልካፊ ይላል። እና እንግዲህ ወደ ታሪኩ ለጠቅለል ባለ መልኩ ሊገባ ነው። እንደገና መንደስ ብሎ ደግሞ ይዘረዝረዋል። ትስኩር አታውስ ይላል ወይም አውሳ። ወጣቶች ባንዲ ወቅት ባንዲ አካባቢ ይገኙ የነበሩ ወጣቶች ባጋጠማቸው ችግር ሳቢያ ወደ ዋሻ ወደ በረሃ ሄደው ጋራ ውስጥ ወደሚገኘው ዋሻ በገቡና በተጠለሉ ጊዜ የነበረውን ሁኔታ አውሳ ይላል። ፈቃሉ እና ሄዱና ወይም ከመሄዳቸው በፊት እንዲህ አሉ እነዚህ ወጣቶች፣ ረበና ጌታችን ነው አቲና ሚለዙን ከራህመተን ከአንተ የሆነ ርኅራኄ ይችረን ዋይለና ሚን አምሪና ረሸዳ ነገራችንን ወይም አላማችንን ደግሞ የተሳካና የሰመረ አድርግልን በማለት መጀመሪያ ጌታቸውን ጸልየውና ለምነው ወጡ። በሱ በመመካትና በመተማመን ማለት ነው። ፈበረብና አላ አዳኒም እና በዚህ መልክ እንግዲህ እኔን ተማምነው ያለምንም ስንቅና መደገፊያ በረሃ ውስጥ የሚገኙ ዋሻ ሄደው ሲገቡ ጊዜ ወዲያውኑ የእንቅልፍ ናዳ ጫንባቸው ይላል እና ጆሯቸው እንዳይሰማ እንዳይለማ ተደረገ። ፊልከፊ በዋሻ ውስጥ እንዳሉ ሲኒን አደዳ በብዙ መቶ በሚቆጠሩ አመታቶች ነው የሚለው እና እንግዲህ እስከ 300 አመታት ለሚበዙ አመታቶች በዛ በዋሻ ውስጥ ተቀምጠው ሳይሰሙ ሳይለሙ ዝም ብሎ ጆሯቸው ተደብኖ እንዲቆይ ተደረጉ ነው የሚለው። ያለባቸው ችግር እንግዲህ አስገድዶ እንዳያወጣቸውና ለጥላት ጥቃት እንዳያጋልጣቸው አላህ ሱብሃነሁ ወተዓላ የእንቅልፍ ካባ ጫነባቸውና ብዙ አመታቶችን በዛ ዋሻ ውስጥ እንዲያሳልፉ ተደረጉ ይላል። ثم بعثناهم ያ ወቅቱ በሚደርስበት ጊዜ እንደገና አስነሳናቸው ሊና አለማ አይል ህዝበይን አህሳ ሊማ ለቢቱ አመዳ ከሁለቱ ቡድኖች እነዚህ ሰዎች በዛ በዋሻው ተደብቀው የቆዩት ዘመናት ወይም አመታት ምን ያህል እንደሆነ ጠንቅቆ የሚያቀውን ለመለየት አጥበን እንዲነሱ አደረግናቸው ይላል። እና ከሁለቱ ቡድኖች የሚለው እነሱ ራሳቸው ሲነሱ በዚህ ዋሻው ምን ያህል ቆየን ብለው ይጠያየቃሉ ወደፊት እንደሚመጣው። ከፊሎቹ አንድ ቀን ቆይተናል አሉ። እንደገና ደግሞ እንዲያውም ግማሽ ቀን ሳይሆን አይቀርም ማለት ተጠራጥሮ ሌሎች ደግሞ አላህ ይወቀው እንጂ እኛ አሁን በግምት ይሄን ያልቆይተናል ማለት አስቸጋሪ ነው በማለት በሐሳብ ተለያዩ ማለት ነው። ወይም አጅል ህዝበይን ማለት እነሱ አንድ ቡድን ሆነው ሲጠፉ በአገሩ ላይ የነበሩት ህዝቦችና ታሪኩን የጻፉት ትውልዶች ማለት ነው። እነዚህ ታሪኩን የጻፉት ትውልዶች ምን ያህል አመት እንደቆዩ ያውቁታል ወይስ እነዛው ባለቤቶቹ ራሳቸው ናቸው የሚያውቁት? ይህንን ለመለየት ሲባል እንዲነሱ ተደረገ ነው የሚለው። እና እነዚህ ሰዎች እንግዲህ በአንድ አጋጣሚ ወደ በረሃ ኮብለው ሂደው ብዙ አመታትን እንዳሳለፉና ከጊዜ በኋላ ተነስተው ያ ችግር ካለፈ በኋላ ታሪክ እንዳሳዩና እንዳዘገቡ ነው የሚገልጸው ባጭሩ። ከዚህ በኋላ ወደ ዝርዝሩ ራሱ ይዞን ይገባል ማለት ነው። እና አላህ ሱብሃነሁ ወተዓላ እንግዲህ የዲናን አቀራረብ ስልት እንኳን ሳይቀር ቁርአን ያስተምራል። አሁን ጊዜ የዘመናዊ ስልጣኔ ያላቸው ሰዎች አንድን ታሪክ ወይም ዜና ሲያቀርቡ መጀመሪያ አንኳር ሐሳቡን ባጭሩ ያስቀምጡትና ከዛ በኋላ ወደ ዝርዝሩ ይመለሳሉ። ይሄ እንኳን ስልጣኔ ሳይቀር ከቁርአን ነው የተቀዳው ማለት ነው። አሁን ይህን ታሪክ ሲያቀርብ አላህ ሱብሃነሁ ወተዓላ ባጭሩ አንኳሩን እዚህ ድረስ ገለጠና ከዛ በኋላ እንደገና መለስ ብሎ ነህኑ ነቁሱ አለይከ በማለት ዝርዝር ውስጥ ሊገባ ነው ማለት ነው። نحن نقص عليك نبأهم بالحق إنهم فتيتنا آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قوم اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا. نحن نقص عليك نبأهم بالحق ان الذين وقعوا في التاريخ بمجبا انيا نتركلهالن على شو النبي عليه الصلاه والسلام ان الذين تاريخو تجري تاون قدام الفوا البليلوت حزبوت نو بنيا امتا يهون معناتنا ان يتلاجو يهبرت السلكفل بتوسنه درجه ياوروعتو نبره يياذابوم يياغاننوم ييقنسوم معناتنا ان سوتو اندمياوروت بتذابانا بتساسا تملكو سايون በትክክለኛ ይህን ታሪክ እናቀርብልሃለና እነሆን ፊትየቱን አመኑ ቢረብህም ይህን አይነት ታሪክ የሰሩት ወጣቶች በጌታቸው በሚገባ ያመኑ ወጣቶች ነበሩ በማለት ያደንቃቸዋል አላህ ሱብሃነሁ ወተዓላ። ወዚድናው ሙዳ እና በዛ ባለ እምነታቸው ጠንተው በአቋማቸው በርትተው ማንንም ምንንም ሳይፈሩ በአላማቸው እስከ መጨረሻ ለመሞት ወስነው ሲነሱ ጊዜ እውነተኞችና የአላማ ሰዎች መሆናቸውን በማወቄ እኔ ቅናቻ በኢማን ላይ ኢማን በቅናቻ ላይ ቅናቻ ጨመርኩላቸው ይላል። ወዚድና ሙዳ ራሱን በማባዛት በማጋነን ነው የሚናገረው። እኛ ሂዳያን ጨመርንላቸው መጀመሪያውንም ያዙት ኢማን ዋዛል ነበር። ያንን ኢማናቸውን እስከመጨረሻ ዳር ለማድረስ ወስነው ሲነሱ ጊዜ እንደገና ኢማናቸውን አወፈርኩላቸውና አደነንኩላቸው የነጃ መንገዱንም መራዋቸው ነው የሚለው። ወረበጥና አላ ቁሉቢሂም እንደገና ደግሞ በጥራቶቻቸው በኩል ሊደርስባቸው የሚችለው ጥቃት እንዳያሰጋና እንዳያርበተብታቸው ልቦናቸውን አጠናከርንላቸው አሞታቸው ከተክት እንዲል ተደረገ ማለት ነው። ይዝቃሙ እና የዚህ አይነት ስሜት እንግዲህ የተሰማቸው መቼ ነው? ተነስተው በንጉስ ፊት በቆሙበት ሰዓት ነው ይላል። ፈቃሉ ረቡና ረቡ ሰማዋት ወልአርድ የእኛ ጌታ ሰማያትንና ምድርን የፈጠረው አንዱና ብቸኛው አላህ ብቻ ነው አሉ። ለነድዑ ወሚን ዱኒሂ ኢላሃ ለቀድ ቁልና ኢዘን ሸጠጣ ስለዚህ የፈለገው ቢመጣ የፍጡርን ቅጣትና ቁጣ ፈርተን ከርሱ ሌላ ማንንም አምላክ ልናመልክና ልንገዛ ወይም ልንጸልይ አንችልም። ይህን አናደርገውም እንጂ ብናደርግማ ኑሮ ለቀድ ቁልና ኢዘን ሸጠጣ የዛ ጊዜ በጣም ግን የደንበር የሌለው ስህተት ውስጥ ገባን ማለት ነው። እንዲህ አይነት ስህተት ደግሞ እኛ ህይወታችን እያለ የምንገባ አይደለምና ከአላህ ሌላ አምልኮት የሚገባው አለ ብለን የምንናገርበት አንደበት የለንም። ይህም ብንናገር ገደብ ለለው ስህተት ውስጥ እንገባለንና በማለት አቋማቸውን ገለጹ ነው የሚለው። እና እንግዲህ እነዚህ ሰዎች ከነቢዩላህ ኢሳ ወዲህ ከነቢዩ መሐመድ በፊት